ምዕራፍ ሁለት ክፍል ሁለት አፈ ታሪክ። አፈ ታሪክ ባለፈ ታሪክ ላይ ተመስርቶ የሚነገር ሲሆን በአብዛኛው በአንድ በተወሰነ አካባቢ ከተፈጸመ እውነተኛ ታሪክ አንድ ገጽታ በመውሰድ ስነ ቃላዊ ፈጠራ ተጨምሮበት የሚነገር ነው። የአፈ ታሪክ ዓላማ አንዳንድ አሳሳቢ ጥያቄዎችን ለመመለስ ነው። በታሪክ የነበረው ሰው ያከናወናቸውን ተግባራት መልካምነት ወይም መጥፎነት ለማረጋገጥ ይነገራል። በታሪክ የተፈጸመ አንድ ድርጊት እንዴት ሊፈጸም ቻለ? ለምን ተፈጸመ? የሚሉ ጥያቄዎች ሲነሱ በአፈ ታሪክ መልስ ይሰጣል። ይህ የስነ ቃል አይነት በማህበረሰቡ ታሪክ በእውነት ተፈጽመዋል በሚባሉ ታሪኮች ወይም ክዋኔዎች ላይ በመመስረት የክንዋኔዎቹን ሁኔታ ለምሳሌ ስለ ንጉሶች፣ በጎሳዎች መካከል ስለ ተደረገ ግጭት ወይም ጦርነት፣ ስለ ስደት፣ ስለ ጀግኖች፣ ስለ ሽፍቶች፣ ስለ ተፈጥሮ አደጋ፣ ስለ አካባቢ ስያሜዎች፣ ስለ ከተሞችና ሰፈሮች አቆራቆር ወዘተ ይናገራል። አፈ ታሪክ በአንድ ጎኑ እውነትነት ያለው መሆኑ የሚረጋገጠው በውስጡ ድርጊቶች የተከናወኑበት ዘመን፣ ሁኔታ፣ ቦታ እንዲሁም ድርጊቶቹን ፈጸሙ የተባሉትን ሰዎች ስለሚጠቁም ነው። አፈ ታሪክ ባለፈ ዘመን የተፈጸመ አንድን ጉዳይ ተመሳሳይ ድርጊት በመያዝ ሰዎች ከአንዳንድ አጉልና አስቸጋሪ ገጠመኞች እንዴት እንደወጡና ምንስ እንዳደረጉ ያሳያል። በተለያዩ አጋጣሚዎች ሰዎች በአንድነት ባሉበት በንግግር መሃል ጣልቃ እየገባ ለነገር ማስረጃ፣ ለማስጠንቀቂያና ለማስተማሪያ ሊነገር ይችላል። አፈ ታሪክ የሚነገርበት መሰረታዊ ምክንያት ለተዝናኖት ሳይሆን ሰዎችን ለማስተማር ነው። አንድን አስፈላጊ ጉዳይ እንዲያውቁ ለማድረግና በባህላቸው የሚደርስን አደጋ ለመከላከል ዝግጁ እንዲሆኑ ለማስጠንቀቅ ነው። የአንድን አፈ ታሪክ ምስጢር ለመረዳት የፈለቀበትን ሕዝብ ባህልና አጠቃላይ የአኗኗር ዘይቤና እምነትን በውል ማወቅ ያሻል። በተጨማሪ አፈ ታሪኩ በየጊዜው ከማህበረሰቡ እድገት ጋር እየተለወጠና ከዘመናዊ ክንዋኔዎች አንጻር እየተሻሻለና አዳዲስ ነገሮች እየተጨመሩበት ሊሄድ ስለሚችል ይህንኑ መገንዘብ ምስጢሩን ለመረዳት ይጠቅማል። አፈ ታሪክን ለማወቅ የሚከተሉትን ሶስት ምሳሌዎች እናጢን። አንደኛ፣ በአዲስ አበባ እሪ በከንቱ የተባለው ሰፈር እንዴት ተሰየመ? በአጼ ሚኒሊክ ዘመን የአራዳ ዘበኞች የአራዳን ወይም የአሁኑን ፒያሳ አካባቢ ብቻ ይጠብቁ በነበረበት ወቅት ይህ ሰፈር ጫካና በርከት ያሉ ሴተኛ አዳሪዎች ይኖሩበት ነበር። እነኚህ ብቻ ሳይሆኑ መሸት ሲል የዘረፋ ተግባር የሚያካሂዱ ማጅራት መቺዎች በጫካ ውስጥ ይገኙበት ነበር። ታዲያ አንድ ወንድ አንዷ ቤት ገብቶ ረብሻ ቢያስነሳ አንዷ ዱላዋን፣ ሌላዋ ዘናዛዋን የያዙትን ይዘው ይደበድቡታል። በተጨማሪም ማጅራት መቺዎችም አላፊ አግዳሚውን እየያዙ የአካል ጉዳት አድርሰው ገንዘብ ያለውን ገንዘቡን፣ የሌለውን ልብሱን፣ ጫማውን ይዘርፉታል። ተጠቂው ክፍል ቢጮህ አንድም ሰው ዝር አይልም። ሊሞክር የሚቃጣው የአራዳ ዘበኛ ቢኖር በዚያው ይቀራል። በዚህ የተነሳ አካባቢው እሪ በከንቱ የሚል ስያሜ ያገኘ። በዚህ አፈ ታሪክ የምኒልክ ዘመን የአራዳ ዘበኛ የሚባሉት በታሪክ የነበሩ መሆናቸው የታወቀና እውነት ነው። በአዲስ አበባ እሪ በከንቱ የሚባል ሰፈር መኖሩም እውነት ነው። ነገር ግን ሰፈሩ እሪ በከንቱ ተብሎ የተሰየመው በተጠቀሰው ምክንያት ለመሆኑ ማረጋገጫ ለማግኘት አዳጋች ነው። ሌሎችም አፈ ታሪካዊ ምክንያቶች ሊኖሩ ይችላሉ። አፈ ታሪክ በመሆኑ የእውነትና የፈጠራ ድብልቅ ሆኖ ነው የቀረበው። ሁለት፣ ስለ አጼ ልብነ ድንግል። የአጼ ልብነ ድንግል አባት በጊዜያቸው እጅግ የታወቁና የተከበሩ ገዥ ነበሩ። አንድ ቀን የኮሶ መድኃኒት ለመጠጣት እቤት ይውላሉ። ይህንኑ መድኃኒት አሰናርታ እንድታጠጣቸው መልከ ቀኗ የቤት አገልጋይ ተቀምጠው በነበረበት ማረፊያ ቤት ገባ ወጣ እያለች ስታገለግላቸው ሳለ በተፈጠረው አጋጣሚ ከሳቸው ትጸንሳለች። የአገልጋይቱ ሆድ መግፋት ያዩ ሚስትም እሷን በማስገረፍ ሚስጥሯ እንድታወጣ ያደርጋሉ። ይህ ምስጢርም ከተጋለጠ በኋላ ቤተ ዘመድ ሁሉ በተፈጠረው ውርደት በመቆጨት የሚወለደው ልጅ የአባቱ አልጋውራሽ እንዳይሆን በመስጋት ሴራ ይጠነስሳሉ። በተጠነሰሰው ሴራ መሰረት አገልጋዩዋ የምትወልደው ሕፃን አይነ ስውር ሆኖ እንዲወለድ በማለት ሚስትየዋ የአገልጋዩዋ ሆድ በሚስጥር በተልባ እንዲታሽ ያደርጋሉ። ሴራው እንዲሳካ በተደጋጋሚ የርጉዟን አገልጋይ ሆድ በተልባ የማሸቱ ተግባር ይቀጥላል። በመጨረሻም ህፃኑ ሲወለድ አይነ ስውር በመሆን ፈንታ የተለየ ውበት ያላቸው አይኖች ያሉት ሆኖ ተወለደ። እንደ ተፈራውም አድጎ አባቱን በመተካት አጼ ለመባል በቃ። በኢትዮጵያ አጼ ልብነ ድንግል የሚባሉ ንጉሥ የነበሩ መሆናቸው እውነት ነው። ነገር ግን በእናታቸው ላይ ተፈጸመ የተባለው ድርጊትና ከዚሁ ጋር የተያያዘው ታሪክ እውነት ለመሆኑ ማረጋገጫ ማግኘት አስቸጋሪ ነው። 3. ደባርቅ የተባለው ከተማ ስሙን እንዴት አገኘ? በጎንደር ክፍለ ሀገር የሰሜን አውራጃ ዋና ከተማ የሆነው ደባርቅ ከመቆርቆሩ በፊት በአካባቢው ይኖሩ የነበሩት ነዋሪዎች በተለያዩ ምክንያቶች የተጣሉ ሰዎችን ማስታረቂያ ቦታ ሆኖ ያገለግል ነበር ይባላል። በተለይም ቦታው የአንዱ መንደር ሰዎች የሌላውን መንደር ሰዎች ለማጥቃት ሴራ የሚያሴሩበት ስለነበር የአገር ሽማግሌዎች ጠበኞቹን በዚህ ቦታ እየሰበሰቡ ያስታርቁ ነበር። ከዚህም የተነሳ ቦታውን የደባ እርቅ ብለው ሰየሙት። ከዚያን ጊዜ ጀምሮ ቦታው ደባርቅ የሚለውን ስም አገኘ ይባላል። ደባርቅ የሚባለው ከተማ መኖሩ እውነትና የታወቀ ነው። ነገር ግን ስያሜውን አገኘ የተባለበትን ምክንያት እውነትነት ማረጋገጥ አይቻልም። አፈታሪካዊ ፈጠራ በመሆኑ ስለ ትክክለኝነቱ ማረጋገጫ ማግኘት ያዳግታል። ከተማው ደባርቅ የተባለበት ሌሎች ምክንያቶችም በአፈታሪክ ሊኖሩ ይችላሉ። ሀተታ ተፈጥሮ። ሰዎች የሰውነታቸውን ምስጢር በዓለም ለመኖር የቻሉበትን ምክንያት ለማወቅ ይሻሉ። አካባቢያቸውንም በመመልከት የተፈጥሮ ልዩ ልዩ ገጽታዎችንና መልክዓ ምድራዊ ቅርጾችን አፈጣጠር ለመረዳት ይጓጓሉ። ከዚህም የተነሳ እንደየባህላቸውና እንደየእምነታቸው ለተፈጥሮ ትርጓሜ ይሰጣሉ። ለመኖር ሲሉ ከተፈጥሮ ጋር ትግል ሲያደርጉ ብዙ አስደንጋጭ፣ አስፈሪና ፈታኝ ሁኔታዎች ይገጥሟቸዋል። እንዲህ ያሉት ሁኔታዎች ከምን እንደመጡ ያሳስቧቸዋል። ለነዚህ እንደ እምነታቸውና እንደ አመለካከታቸው መልስ ይሰጣሉ። ሰዎች በአካባቢያቸው በቅርብ የሚያውቋቸው ከዕለት ተዕለት ኑሯቸው ጋር የተጣመሩ ተክሎች፣ እንስሳት፣ ወንዞች፣ ተራሮች ወይም ሌሎች መልክዓ ምድራዊ ገጽታዎች እንዴት እንደተፈጠሩ ሲወርድ ሲዋረድ የመጣውን ባህላዊ አመለካከታቸውንና እምነታቸውን መሰረት በማድረግ የራሳቸውን ምክንያቶች ይሰጣሉ። ለየት ያለ መልክና ቅርጽ ወይም ድርጊት ላላቸው እንስሳትና ተክሎች እንዲሁም የመሬት አቀማመጦች መኖር እንደ እምነታቸው ምክንያት ያቀርባሉ። ለምሳሌ የፍየል ጅራት ከሌሎች እንስሳት ተለይቶ ወደ ላይ የተቀለበሰ መሆኑ፣ የበቅሎ አለመውለድ፣ የጅብ አንድ እግር ማጠር ያስገርማቸዋል። በአካባቢያቸው ያለ ግዙፍ ተራራ፣ ትልቅ ወንዝ ወይም በሐይቅ መካከል የሚገኝ ደሴት፣ በረዶ፣ እሳት፣ ሌሎችም መሰል የተፈጥሮ ገጽታዎች እንዴት ሊኖሩ እንደቻሉ ይደንቃቸዋል። ለእነዚህ አስገራሚ የተፈጥሮ መልኮች የተለያዩ ማህበረሰቦች በስነ ቃሎቻቸው መልስ ይሰጣሉ። የተገረሙበትና የተጨነቁበትን ጉዳይ ይፈቱታል። ለተፈጥሮ ክስተቶች መልስ በሚሰጥበት የስነ ቃል አይነት ሀተታ ተፈጥሮ ይባላል። ሀተታ ተፈጥሮ ስለ ዓለም አፈጣጠር፣ ስለ ሰው ልጅ፣ ስለ ሞትና ህይወት ጥንት አመጣጥ ምክንያት ይሰጣል። ስለ አዋፍና እንስሳት ወይም ስለ ምድር ልዩ ልዩ መልኮች አፈጣጠር ይነገራል። ሀተታ ተፈጥሮ የተፈጥሮ ክስተቶችን ለማስረዳት ይጠቅማል። በአጠቃላይ አነጋገር በሀተታ ተፈጥሮ ሰዎች የጥንት ዘመን በሚሉት ወደ ኋላ በመጓዝ ለተፈጥሮ ልዩ ልዩ ክስተቶች መገኘት ምክንያት የሆኑትን በማስረዳት ከስጋታቸው፣ ከፍርሃታቸውና ከጭንቀታቸው ለማምለጥ ይሞክራሉ። በተጨማሪ የጎሳቸውን የጥንት አመጣት ታሪክ ይተርኩበታል። በአካባቢያቸው ጉድ፣ ትንግርት ወይም ተአምራዊ ሆነው የሚታዩትን ነገሮች ምንነትና አፈጣጠር በመግለጽ የማወቅ ጉጉታቸውን ያሟላሉ። በሀተታ ተፈጥሮ ውስጥ ያሉ ገጸ ባህሪያት አብዛኛውን ጊዜ እንስሳትና ለየት ያለ አፈጣጠር የሚታይባቸው ያልተለመዱ ተአምራዊ ክንዋኔ የሚፈጽሙ ከሆኑ ዓለም ሰዎች በላይ የገዘፉ ወይም ያነሱ ሰዎች ናቸው። ሀተታ ተፈጥሮ ሃይማኖታዊ ይዘትና አምልኮዊ ገጽታ ያለው የሥነ ቃል አይነት ሲሆን ለአማኞቹ ስነ ልቡናዊ እርካታ የሚሰጥ ነው። ይህን የሥነ ቃል አይነት ለመገንዘብ የሚከተሉትን ምሳሌዎች እንይ። 1. የወንጪ ሐይቅ እንዴት ተፈጠረ? በጨቦና ጉራጌ አውራጃ በምትገኘው ወንጪ በምትባለው ለም ስፍራ ይኖሩ የነበሩ ጎሳዎች እጅግ ጥጋበኞች ነበሩ። ከጥጋባቸውም የተነሳ ብዙ መጥፎ ነገሮችን ይሰሩ ነበር። የወንጪ ሽማግሌዎች በየጊዜው ቢመክሯቸውም ጥጋበኞቹ ከሚፈጽሟቸው አጉል ተግባሮች ሊመለሱ አልቻሉም። አንድ ጊዜ ከነዚህ ጥጋበኞች መካከል አንዱ በጣም ቆንጆ የሆነች እህቱን ሌላ ሰው እንዳያገባት እሱ ሊያገባት ወሰነ። ውሳኔውንም ለጓደኞቹ ነገራቸው። እነሱም እህቱን እንዲያገባት አበረታቱትና የወንድምና የእህት ጋብቻ ተፈጸመ። በዚህን ጊዜ የአካባቢው ሽማግሌዎች ይህን ጉድ አናይም ብለው ከመንደራቸው ወጥተው ለብቻቸው ተቀመጡ። ጥጋበኞቹም ቀንና ሌሊት እየጨፈሩ መደሰታቸውን ቀጠሉ። ቆይቶም ፈጣሪያቸው የቅጣት ማዕበል አዘዘባቸውና ከወንጪ አካባቢ ውሃ እየፈለቀ አጥለቀለቃቸው። ውሃውም ከቁርጭምጭሚታቸው አልፎ ጉልበታቸው ደረሰ። እነሱም ጭፈራቸውን ቀጠሉ። ውሃውም ጉልበታቸውን አልፎ ወገባቸው ድረስ አሰመጣቸው። ከዚያም አንገታቸው ላይ ደረሰ። በመጨረሻም ራሳቸውን ሸፈናቸውና ሰምጠው ቀሩ። የጥጋበኞቹን ድርጊት በማውገዝ አናይም ብለው ከመንደሩ ርቀው የተቀመጡት ሽማግሌዎች የነበሩበት ቦታ ብቻ ደሴት ሆኖ ስትቀር የወንጪ ምድር በውሃ ተሸፈነች። የወንጪ ሐይቅ የተፈጠረው በእንዲህ ያለ ሁኔታ ነው ይባላል። 2. መብረቅ ብዙውን ጊዜ ትልቅ ዛፎች አካባቢ ለምን ይወርቃል? እግዚአብሔርና ሰይጣን ምንጊዜም የሚቃረኑ ኃይሎች ናቸው። እግዚአብሔር ለሰይጣን፣ ሰይጣንም ለእግዚአብሔር ደግ ነገር አይሰሩም፣ አያስቡም። አንድ ቀን ዝናብ እየጣለ ሳለ ሰይጣን በአንድ ትልቅ ዛፍ ስር ተጠልሎ የእግዚአብሔር መኖሪያ ነው ወደሚባለው ወደ ሰማይ አንጋጦ በእግዚአብሔር ላይ ምላሱን አውጥቶ ያሾፍበታል። ወዲያው እግዚአብሔር ያየውና መብረቅ ሲጥልበት ሰይጣን ዞር ብሎ ያመልጣል። መብረቁ ዛፉን መጥቶ ይጥለዋል። መብረቅ ብዙውን ጊዜ በትልልቅ ዛፎች አካባቢ የሚወርቀው ሰይጣንን ፈልጎ ለመምታት ነው ይባላል። የሚከተሉት ሁለት ምሳሌዎች ደግሞ የሌሊት ወፍ ለምን ሌሊት ሌሊት እንደምትበርና ለምን የሌሊት ወፍ እንደተባለች የሚገልጹ ናቸው። የመጀመሪያው ከአዲስ አበባ የተገኘ ሲሆን ሁለተኛው ደግሞ ጋራ ሙለታ በተባለው አካባቢ የተሰማ ነው። 3. የሌሊት ወፍ ለምን የሌሊት ወፍ ተባለች? የሌሊት ወፍ እንደ አይጥ ጥርስ አላት፣ እንደ ወንፍም ክንፍ አላት። አንድ ጊዜ ወፎችና የዱር እንስሳት ተጣልተው 5 ቀን ሙሉ ጦርነት አደረጉ። የሌሊት ወፍ ግን ገለልተኛ ሆና ትመለከትና የዱር እንስሳት ሲያጠቁ ስታይ ወደ እነሱ ትሄድና እኔ እኮ ዘሬ ወደ እናንተ ነው፣ እዩት ጥርሴን፣ እዩት ጡቴን፣ እስቲ ከወፎች እንደ እኔ ጥርስና ጡት ያለው ማን ነው ትላቸዋለች። ደግሞ ወፎች ሲበሩ ስታይ ወደ እነሱ ትሄድና እኔ እኮ የእናንተ ወገን ነኝ፣ እዩት ክንፌን፣ እስቲ ከዱር እንስሳት ወገን እንደ እኔ በክንፍ እየበረረ በአየር ላይ የሚሄድ ማን ነው ትላቸዋለች። እንዲህ እያለቻቸው ወደ ጦርነቱ ግን አትገባም። ከጥቂት ቀናት በኋላ እርቅ ተደረገና ጦርነቱ ቆመ። እርቁን ምክንያት በማድረግ ትልቅ በዓል ተደረገ። የሌሊት ወፍም ወደ ወፎቹ ድግስ ስትሄድ እኛ እንደ አውሬ ጥርስ የለንም ብለው አባረሯት። ወደ ዱር እንስሳትም ስትሄድ እኛ እንደ ወፎች ክንፍ የለንም ለምን መጣሽ አሉና አባረሯት። ከዚህ በኋላ አፈረችና ወፎችም የዱር እንስሳትም እንዳያዩት ቀን ቀን ተደብቃ እየዋለች ማታ ማታ ምግቧን ለመፈለግ ተወጣ ጀመር። የሌሊት ወፍም የተባለችው ከዚያ ጊዜ ጀምሮ ነው። 4. ጊዜው በውል ባይታወቅም የሌሊት ወፍ በምትኖርበት አካባቢ ከፍተኛ ረሃብ ይደርሳል። በዚህም ረሃብ የተነሳ በአካባቢው የሚኖሩ አዋፍ፣ ሌሎችም እንስሳት የሌሊት ወፍም ጭምር በረሃብ ይጠቃሉ። ረሃቡን ለመቋቋም የሌላቸው ካላቸው እየተበደሩ ይበሉ ጀመር። የሌሊት ወፍም ቀን ሲያልፍ ብድሩን ለመመለስ ከተለያዩ ወፎች ትበደራለች። ችግሩ ካለፈ በኋላ ሌሎቹ ወፎች ሁሉ ብድራቸውን ሲመልሱ፣ የሌሊት ወፍ ግን ብድሩ ስለበዛባት መክፈል አቃታት። አበዳሪዎቿ በጊዜው ሲፈልጓት መደበቅ ጀመረች። የቀን ኑሯን በመተው ቀን እየተደበቀች ሌሊት መብረር ጀመረች። ከዚያን ጊዜ ጀምሮም የሌሊት ወፍ ተባለች። ምሳሌያዊ አነጋገር 1. የውሃና የእናት መጥፎ የለውም። 2. ሲሳይ ያለቀበት አንበጣ ከድንጋይ ላይ ያርፋል። 3. ተልባ ቢንጫጫ በአንድ ሙቀጫ። 4. አጉል ብልሃት ያደርሳል ከሞት። 5. የእናት ሆድ ዥንጉርጉር እንደ ነብር ጠጉር። 6. ቀን የሰጠው ቅል ድንጋይ ይሰብራል። ከላይ የተዘረዘሩት 6 አረፍተ ነገሮች ምሳሌያዊ አነጋገሮች ናቸው። ሁሉም ባጭር የተገለጹ ጥልቅ ሐሳቦችን ያዙ ዘይቤያዊ አባባሎች ናቸው። ምሳሌያዊ አነጋገሮቹ በውስጣቸው አምቀው ያዟቸው ሐሳቦች ከማህበረሰቡ የዕለት ተዕለት ኑሮ ገጠመኝና ምልከታ የተገኙ ሲሆን ማህበረሰቡ የሚያምንባቸውና ሐቅነታቸውን ያረጋግጠላቸው የሐሳብ መግለጫዎች ናቸው። ከዚህ በመነሳት ምሳሌያዊ አነጋገር በማህበረሰቡ ልማዳዊ ስምምነት መሰረት የሚፈጠር በቁጥብና በምርጥ ቃላት ባጭሩ የሚነገር የተጨመቀ ጥልቅ ሐሳብን ያዘ የስነ ቃል አይነት ነው ማለት ይቻላል። ምሳሌያዊ አነጋገር ለሐሳብ መቋጫ፣ ማጠናከሪያ፣ ማውግሊያና ግልጽ ማድረጊያ ይሆናል። ሰዎች በንግግራቸው ጣልቃ እያስገቡ ምሬታቸውን፣ ምኞታቸውን፣ ሐዘን ደስታቸውን፣ ስለ ህይወት ያላቸውን አመለካከት ያንጸባርቁበታል፣ እምነታቸውን ይገልጹበታል። በተጨማሪ ቅሬታቸውን የሚያሳውቁበት፣ አስነዋሪ ተግባርን የሚነክፉበት፣ እኩይ ድርጊትን የሚያንቋሽሹበት፣ ሰናይን የሚያሞግሱበት፣ በአጠቃላይ በማህበራዊ ህይወት ውስጥ በሚደረጉ ክንዋኔዎች ላይ ሂስ የሚሰጡበት እጥር ምጥን ያለ የሐሳብ መግለጫ ነው። ምሳሌያዊ አነጋገር የማህበረሰቡን አሻራ ይዞ ስለሚነሳ በማህበረሰቡ ውስጥ የሚደረጉትን ኑሮአዊ እንቅስቃሴዎች በመከተል ይመሰረታል። ኑሮን ለማሟላት ሰዎች ከሚፈጽሟቸው ልዩ ልዩ ስራዎች ለምሳሌ ከግብርና፣ ከከብት ርቢ፣ ከንግድ፣ ከሌሎችም ስራዎች የተያዘ ነው። የሰውን መሰረታዊ ባህሪያትና የተለያዩ ጠባዮችንና ስሜቶችን በመመርኮዝ ይፈጠራል። ለምሳሌ ሞኝነት፣ ብልጥነት፣ የዋህነት፣ መሰሪነት፣ ደግነት፣ አታላይነት፣ ከነዚህ በተጨማሪ ተጨባጭ ከሆኑ የተፈጥሮ ክስተቶችም ይፈጠራል። በመነሻው ላይ በቀረቡት 6 ምሳሌዎች እንደሚታየው ምሳሌያዊ አነጋገር ባጭሩ የሚቀርብ ሐሳብን አጠቃሎ ለመግለጽ የሚያስችል የስነ ቃል አይነት ነው። ምሳሌያዊ አነጋገሮች አብዛኛውን ጊዜ በአንድ አረፍተ ነገር የሚገለጹ ካጫጭሮቹ ባህላዊ የሐሳብ መግለጫዎች አንደኛው የሆኑና የራሳቸው ጥበባዊ ቅርጽ ያላቸው አባባሎች ናቸው። ይህ የስነ ቃል አይነት በአንድ አረፍተ ነገር የሚቀርብ ቢሆንም የተለያዩ መልኮች አሉት። እነዚህን ቀጥሎ በምሳሌዎች እንመልከታቸው። ሀ አረጋጋጭነት ወይም አረጋጋጭ። 1. ስም ከመቃብር በላይ ይውላል። 2. አፍንጫን ሲመቱት አይን ያለቅሳል። 3. ውሸታምና ስንቅ እያደር ይቀላል። 4. በሽታውን የደበቀ መድኃኒት የለውም። 5. ባለቤት ካልጩኸ ጎረቤት አይረዳም። 6. ከእብድ አጠገብ ድንጋይ አይወረወርም። ለ ቶ አወዳዳሪ። 1. አውሬ ከዋሻው ገበሬ ከርሻው። 2. ሐሰተኛ በቃሉ ስደተኛ በቅሉ። 3. በግ ከበረረ ሞይን ካመረረ። 4. ለተራበ ቂጣ ለተጠማ ዋንጫ። 5. ወርቅ ላንጣሪ በቅሎ ላስጋሪ። 6. ሳይጠጡ መስከር ሳይሞቱ መቀበር። ሐመሮሃ ደጋጋሚ። 1. ምከረው ምከረው ባይሰማህ ንከረው። 2. ለእባብ እግር የለው ለባዳ ውል የለው። 3. ውሎ ውሎ ከቤት ኑሮ ኑሮ ከመሬት። 4. በበጋ ጥጋብ ጥጋብ በክረምት ጎረቤት ጎረቤት። 5. ሰነፍ ተቀምጦ ተቀምጦ ከብት ሲገባ ይሰራል። 6. ቢበሉትም ነጭ ሽንኩርት ቢነኩትም ነጭ ሽንኩርት። መ አበላላጭ። 1. ከመሞት መሰንበት። 2. ከሮጣ ያዘገመ። 3. ከመጋደም መጋደም። 4. ከመፈክፈቅ ማለቅለቅ። 5. ከመቃለል ማጠቃለል። 6. ከማደር ማስተዳደር። የምሳሌያዊ አነጋገርን ምስጢር ለመረዳት የተነገረበትን አውድ በውል ማወቅ አስፈላጊ ነው። ምስጢሩ የሚታወቀው በፍካሬ ፍቹ በመሆኑ ከተነገረበት ሁኔታ ውጭ ለብቻው ተነጥሎ የሚሰጠው ትርጉም አንዱን አቅጣጫ ብቻ የሚያመለክት ይሆናል። በተጨማሪ የአንድ ምሳሌያዊ አነጋገር አንድምታ እንደ ተነገረበት አውድ ወይም ነገር ቋጠሮ ሊለዋወጥ ይችላል። ለምሳሌ አለባብሶ ቢያርሱ ባረም ይመለሱ የሚለው ምሳሌያዊ አነጋገር ነጠላውን ሲታይ አንድን ነገር አጣርተው ካልሰሩ ያዳግማል የሚል ሐሳብ ይዛል። ይህ በተለያዩ አጋጣሚዎችና የነገር መንስኤዎች ውስጥ ተናጋሪው እንዳስገባው ነው ዘይቤያዊነቱ የሚወሰነው። ተግባራዊነቱ ይበልጥ የሚከሰተው የተነገረበት አውድ በውል ሲታወቅ ነው። ምሳሌያዊ አነጋገሮቹ የተጠቀሱትን አጋጣሚ መገንዘብ አንድምታቸውን ለመረዳት አስፈላጊ ይሆናል። በተጨማሪ አንዱ ምሳሌያዊ አነጋገር የገባበትን አውድ በመከተል የተለያዩ ሐቆችን ወይም ስለ አንድ የተወሰነ ሐቅ የተለያዩ ግንዛቤዎችን ወይም ከነዚህ የተለያዩ ሐሳቦችን ሊያመጣ ይችላል። ይህ ደግሞ የምሳሌያዊ አነጋገርን ያገባብ ሁኔታ ይበልጡ ስብስብ ያደርገዋል። ምሳሌያዊ አነጋገሮች የማህበረሰቡን ወግና ልማድ እንዲሁም አጠቃላይ የባህል ገጽታ በመንተራስ የሚፈጠሩ ስለሆኑ ምስጢራቸውንና አገባባቸውን በውል ለመገንዘብ የፈለቁበትን ማህበረሰብ ወግና ልማድ እንዲሁም ባህል ማወቅ አስፈላጊ ነው። ለምሳሌ የሚከተሉትን ምሳሌያዊ አነጋገሮች ለመረዳት የመስቀልንና የእንስሳት ተክል በዓላትን አከባበርና አክባሪዎቹ ለበዓላቱ ያላቸውን አመለካከት ማወቅ ያስፈልጋል። አንድ በደሃ ቤት ግሩዬም መስቀል ነው። ግሩዬ በሰኔ ወር ውስጥ የሚከበር የእንሰት በዓል ነው። በእለቱ ጓሮዬ ወይም ጣፋይ ስር ያለው እንሰት ወይም አስታራ የእንሰት ስር ተነቅሎ ይቀቀላል። የመስቀል አመት በዓል ግን ከበዓላት ሁሉ በታላቅ ድግስና ክብር የሚከበር አንጋፋ በዓል ነው። ሁለት ለዳሞታ ዳንታን መስቀልም መስቀል ሰርክም መስቀል ነው። ምሳሌያዊ አነጋገር በማህበረሰቡ ዘንድ ያለው ተፈላጊነት የጎላ ነው። ይህ ተፈላጊነት በራሱ ምሳሌያዊ አነጋገር ሲገለጽ ይታያል። ጠጅ በብርሌ ነገር በምሳሌ የሚለው የአማርኛ አባባል፣ መዝሙር በሃሌ ነገር በምሳሌ የሚለው የትግረኛ አባባል ምሳሌያዊ አነጋገር ነገርን አጠንክሮ ለመግለጽና አሳማኝ እንዲሆን ለማድረግ ጠቃሚነት እንዳለው ይጠቁማሉ። ጉጂዎች የምሳሌያዊ አነጋገርን ተፈላጊነት ሲገልጹ ምሳሌያዊ አነጋገር የሌለው ጉዳይ እንደ ሰንጋ ኩልሽ ነው። ምሳሌያዊ አነጋገር የሌለው ነገርና ጨው፣ ጨው የሌለው ምግብ አንድ ናቸው ይላሉ። እያንዳንዱ ማህበረሰብ በምሳሌያዊ አነጋገር የሚያንቋቅሽሽውን ወይም አስነዋሪ ነው ብሎ የሚያወግዘውን ባህሪ ወይም ተግባር፣ ባህሪው የተጠናወታቸውን ወይም ድርጊቱን የሚፈጽሙትን ይነቅፍበታል። ለእንዲህ ያለው አስነዋሪ ተግባር ያለውን አመለካከት ይገልጽበታል። ስንፍናን ወይም ስራ ጠልነትን ለማንቋሻሽ ኢትዮጵያውያን ብዙ ምሳሌያዊ አነጋገሮች አሏቸው። አንደኛ፣ የሰራ የእጁን ይበላል፣ የተቀመጠ የቂጡን ይበላል ከምባታ። ሁለት፣ ስራ የፈታ ማንጎና ግሽጣ አዳቀለ አደሬዎች። ሶስት፣ ሰነፍ ይዘራል እንጂ አያርምም ከፋዎች። አራት፣ ስራ የሚጠላ ሰው ምግብ ለመብላት ጢስ ይፈልጋል ወላይታዎች። አምስት፣ ሰነፍ ያበጠረው በንፋስ ያልቃል ክስታኔዎች። ስድስት፣ ሰነፍ ራሱ ተሳድቦ ቤተሰቦቹን ያሰድባል ትግሬዎች። በአማርኛ ደግሞ ሰነፍ ከመወለድ ይሻላል ማስወረድ፣ ሰነፍ ገበሬ በመስከረም ያርማል፣ ሰነፍ ያገባ በሬው በሰኔ ገደል ገባ እየተባለ ሰነፍ ይወቀሳል። በአንጻሩ ደግሞ በማህበረሰቡ ዘንድ ተቀባይነት ያላቸውን ስራዎች የሚፈጽሙ ወይም ባህሉን የሚያከብሩ ግለሰቦች በምሳሌያዊ አነጋገር ይሞገሳሉ። በአጠቃላይ ምሳሌያዊ አነጋገር የሥነ ምግባር መግለጫና ማስተማሪያ፣ ወግና ልማድን ማጠናከሪያ ነው ማለት ይቻላል። ምሳሌያዊ አነጋገር በሰዎች ዕለታዊ ሕይወት የሚያስገርም ነገር ሲያጋጥም፣ አጸያፊ ተግባር ሲፈጸም፣ ያጠፋ ሲመከር፣ አላግባብ ችግር ሲደርስ በንግግር ውስጥ በመግባት የሐሳብ መግለጫ ይሆናሉ። ማህበረሰቡ የተስማማበትን ግለሰቦች ጥሰው ሲገኙ ለመውቀስ፣ ጉዳይን ለማስረዳትና ሰሚን ለማሳመን፣ ተቃውሞን ለመግለጽ፣ በአጠቃላይ ንግግር ለዛ ኑሮት ሳቢና የልብ አድራሽ እንዲሆን ምሳሌያዊ አነጋገሮች አስፈላጊነታቸው የጎላ ነው። ሩት ፊንጋንን እንደገለጸችው ምሳሌያዊ አነጋገሮች በጽሑፍ በማይገለገሉ ማህበረሰቦች ትምህርት ለመስጠት፣ ባህልና ወግን ልማድን ለማስተላለፍ ያገለግላሉ። ባላቸው ግልጽ ሐሳቦች በማህበረሰቡ ውስጥ ለሚከናወኑት ልዩ ልዩ ድርጊቶችና አመለካከቶች ተገቢና በቂ ማንጸባረቂያዎች ይሆናሉ። ምሳሌያዊ አነጋገር እንደ ሌሎቹ የሥነ ቃል አይነቶች፣ ለምሳሌ እንደ ተረትና እንደ እንቆቅልሽ በተወሰነ ቦታና ጊዜ የሚነገር አይደለም። እንደ ሙሾና እንደ ሥራ ዘፈኖች በአንድ በተወሰነ ማኅበራዊ አጋጣሚ አይዜምም። በሰዎች የዕለት ተዕለት ሕይወት በሚደረጉ የንግግር ልውውጦች ውስጥ የመነጋገሪያው ጉዳይ እንደሚፈቅደው እየገባ ሐሳብን የሚያጠናክር የሚያጎላና የሚያብራራ ነው። ምሳሌያዊ አነጋገር ምንም እንኳን በአብዛኛው የሚነገርበት ልዩ ማህበራዊ አጋጣሚ ባይኖረውም በአንዳንድ ባህሎች በተወሰነ ማህበራዊ አጋጣሚዎች ላይ ሲነገር ይሰማል። የአካባቢ ሽማግሎች የተጣሉ ግለሰቦችን ለማስታረቅ ሽምግልና በሚቀመጡበት ወቅት የነገሩን ውል ለማስያዝ የጠቡን አይገቤነት ለማስረዳት አጥፊውን ለመቆጣት ወይም የእርቁን አካሄድ ፈር ለማስያዝ በንግግራቸው ምሳሌያዊ አነጋገር ያስገባሉ። ለጋብቻ ልመና ወደ ቤተ ዘመድ ሲኬድም ልመናውን በምሳሌያዊ አነጋገር መጀመር የተለመደ ነው። ምሳሌያዊ አነጋገር እድርና ቁብ ደቦ በመሳሰሉት አሰባሳቢ አጋጣሚዎች ላይ የነገርን አቅጣጫ በውል ለማሳየት ወይም ለማስረዳት ይገባል። እንቆቅልሽ። እንቆቅልሽ በጠያቂና በተጠያቂ መካከል የሚደረግ የልጆችን አእምሮ ለማስላት፣ አካባቢያቸውን እንዲያውቁ ለማድረግ፣ ያስተሳሰባቸውን አድማስ ለማስፋት፣ የሰውን የእንስሳትና የተፈጥሮ ልዩ ልዩ ባህሪና ቅርጽ እንዲገነዘቡ ለማድረግ የሚረዳ የውድድር መንፈስ የሚታይበት የጥያቄና መልስ ስነ ቃል ነው። ይህ የስነ ቃል አይነት የጥያቄውንም ሆነ የተጠያቂውን ችሎታና ማስተዋል በአካባቢው ለሚፈጸሙ ክንዋኔዎች ለተፈጥሮና ለሰው ባህሪያት ንቁ መሆንን ይጠይቃል። እንቆቅልሽ ስዕላዊ ምርመራን ይፈልጋል። ጠያቂው የረቀቀና የበሰለ ምስጢር ያዘለ ምሳሌን ሲያቀርብ ተጠያቂው ከምሳሌው ጋር የሚነጻጸሩትን ነገሮች ሁሉ እያሰበ ትክክለኛ ከሆነ መልስ እስኪደርስ ማውጣት፣ ማውረድና መመርመር የሚያሻው ነው። እንቆቅልሽ የልጆችን አእምሮ ያሰላል። ነገሮችን የመመርመርና አካባቢያቸውን የመረዳት ችሎታቸውን ለመገመት ያስችላል የሚባለው ከዚህ ባህሪው ተነሳ መሆኑ ግልጽ ነው። በእንቆቅልሽ የሚጠየቁት ጥያቄዎች አብዛኛውን ጊዜ ከማህበረሰቡ የዕለት ተዕለት ህይወት ጋር ከተቆራኙ ነገሮች፣ ሁኔታዎችና በአካባቢው ከሚታዩ ልዩ ልዩ ነገሮች የሚመሰረቱ ናቸው። በእንቆቅልሽ ጨዋታ የሰው የአካል ክፍሎች፣ እንስሳት፣ ተክሎች፣ የምግብና የእህል አይነቶች፣ የቤት ውስጥ ቁሳቁሶች፣ የሥራ መስሪያዎች እንዲሁም የአካባቢ መልክዓ ምድራዊ ገጽታዎችና ተፈጥሮች ይጠየቃሉ። ለአብነት ያህል የሚከተሉትን እንቆቅልሾች እንመልከት። ሀ. የሰው አካል ክፍሎች። ጥያቄ፣ ዞሮ ዞሮ መዝጊያው ጭራሮ፣ ፍቺ አይን። ጥያቄ፣ እንዲህ ቢሉ አትታይ፣ እንዲህ ቢሉ አትታይ፣ ፍቺ ጆሮ። ጥያቄ፣ ቀይ ዘንዶ አዋሽ ውስጥ ተጋድሞ፣ ፍቺ ምላስ። ጥያቄ፣ የላይኛው ቤት ሳይዘጋ ያድራል፣ ፍቺ አፍንጫ። ጥያቄ፣ ለራሱ ሳይቀምስ የቆረሰውን ያጎርስ፣ ፍቺ እጅ። ጥያቄ፣ ሁለት ቅሎች ገደል ላይ ተንጠልጥለው፣ ፍቺ ጡት። ለእንስሳት፣ ልብስም ጉርስም ትሆን፣ በግ። ለማታም ነው ፊቷ፣ ምራቅ ነው ቅባቷ፣ ድመት። ከአባቷ ትበልጣለች፣ ከእናቷ ታንሳለች፣ በቅሎ። ቀን ከሰው በታች ትውል፣ ማታ ከሰው በላይ ታድር፣ ዶሮ። ሆዷን ሞልታ የቀረውን በሾኳ ሰክታ፣ ጃርት። ሲቀመጥ ረጅም፣ ሲቆም አጭር፣ ውሻ። ተክሎች፣ ብትቶ የለበሰ ሰው ለማኖር የተፈጠረ፣ እንሰት። ጉድ መጣ ጉድ መጣ፣ ገንፎ ዛፍ ላይ ወጣ፣ ሙዝ። ቢወረውሩት ወንዝ የማይሻገር፣ ጥጥ። አልቀረም ተቀጥቅጦ፣ አስተኛቸው ፈልጦ ፈልጦ፣ ጌሾ። ላዩ ሰርዶ ውስጡ ብርንዶ፣ ሽንኩርት። መሰላል ያላት ሰው የማይወጣባት፣ ማሽላ። የምግብ አይነቶች፣ በወዲህ ተራራ በወዲያ ተራራ፣ መሀሉ ጠይም ፈረስ፣ ገንፎ በቅቤ። እንደ አህያ ዱላ፣ እንደ ድመት ወተት፣ እንደ ውሻ እሳት፣ እንደ ነብር ስጋ የሚወድ ቆጮ። ሺህ አይን አለው አጥንት የለው፣ እንጀራ። ንፍሮውን ትቼ ገበታውን በላሁት፣ ዱባ። መልካም ቆንጆ ቤት በር የሌላት፣ እንቁላል። በሶስት እግሩ ቆሞ የሚፈነጥዝ ወጥ። የእህል አይነቶች፣ አጭር ጎልማሳ፣ ደረት ገምሳ፣ ስንዴ። ጎተራ ሙሉ ጨለማ፣ ኑግ። ጎተራ ሙሉ ጨረቃ፣ ሱፍ። ምን የላት ምን የላት፣ አፍንጫ ብልቻ አላት፣ ሽምብራ። አይኗን ተኩላ ገበያ ትወጣ፣ ባቄላ። ሲሰማራ ከሁሉ ቀድሞ፣ ሲገባ ከሁሉ ዘግይቶ፣ ዳጉሳ። የቤት ውስጥ ቁሳቁሶች፣ ዞራ ዞራ እራቷ ጥፊ፣ ወንፊት። እናቲቱ ጥቁር ልጆቿ ነጫጭ፣ ጀበና አቀማመጡ እንዳንበሳ አጎራረሱ ሌሊኛ ቡሃቃ ሰው ሳይቀምስ የምትቀምስ ማማሲያ ትንሿ ጋለሞታ እናቷን ተመታ ሙቀጫና ዘነዘና ሲሄድ በፈረስ ሲመለስ በፈረስ እንስራ የስራ መሳሪያዎች አፋፍ ላይ ሆናት ጮህ ጥልቆ ወገበ ጎባጣ አገሩን ሁሉ ቆምጣ ቆምጣ ማጭድ ጥቁሩ ሰው በመሬት ውስጥ ይነግዳል ማረሻ ሲሄድ ሺገዳይ ሲመለስ ሺገዳይ ወፍጮ ትንሿ ማረሻ አፈር ሳይነካት ታርሳለች መርፌ እግሩ አንድ ጭንቅላቱ ሶስት መንሽ የተፈጥሮ ገጽታዎች እዚያ ላይ ያለች ቂጣ አንድ ወገኗ ገማሳ ጨረቃ ሲሄድ አገኘዋት ስመለስ አጣኋት ጤዛ ህይወት የለውም ሌት ተቀን የሚሄድ ነፋስ ሲሄድ ቢውል የማይደክመው ወንዝ ትንሹ የማያድግ ትልቁ ማያረጅ ድንጋይ ከመሬት ወደቀ አንስቼ ቢዘው አለቀ በረዶ በአጠቃላይ በአንድ ማህበረሰብ እንቆቅልሾች ውስጥ የሚጠየቁ ጉዳዮች ማህበረሰቡ ከሚኖርበት መልክዓ ምድር ባህል ያኗኗር ስርዓት የዓለም አተያይ እምነትና ህይወታዊ ገጠመኝ የሚመነጩ ናቸው እንዲህ በመሆናቸውም እነሱን በውል ለመረዳት የማህበረሰቡን ባህል ያኗኗር ስርዓትና እምነት ማወቅ ያስፈልጋል የእንቆቅልሽ ጨዋታ ጠያቂውና ተጠያቂው በሚያደርጉት የጥያቄና መልስ ምልልስ የሚከወን ሲሆን ጨዋታው የሚከታተሉ ወይም ለመጫወቻ ተራቸውን የሚጠብቁ ተሳታፊዎች ይኖራሉ በጨዋታው ሂደትና በስነ ስርዓቱ ላይ ስህተት ቢፈጠር የሚያስተካክሉና በመልሱ ላይ ክርክር ቢነሳ የሚዳኙ አቂዎች ሊገኙ ይችላሉ የእንቆቅልሽ ጨዋታ የሚከወነው አብዛኛውን ጊዜ ከስራ መልስ ማታ ማታ ሲሆን አልፎ አልፎ ስራ በሌለ ጊዜ ቀንም ይከወናል የእንቆቅልሽ ጨዋታ በጠያቂውና በተጠያቂው ምልልስ እንደሚከተለው ይጀምራል ጠያቂ እንቆቅልህ ተጠያቂ ምን አውቅልህ እንዲህ ከተባባሉ በኋላ ጠያቂው ጥያቄውን ይናገራል ተጠያቂው መልሱን ለማግኘት የመሰለውን ይናገራል መልሱን ካላገኘ መልሱን በቶሎ እንዲሰጠው ጠያቂው ያጣድፈዋል ቶሎ ተናገር እንጂ ይያለ ይወተውቷል መሸብህ እንቆቅልሽ የጠነዛብህ ዋለብህ አደረብህ እያለ ያስጨንቀዋል በዚህ ጊዜ ተጠያቂው በጥርፊያ የሚሰጣቸው መልሶች ትክክለኛውን ለማግኘት በጉጉት የሚያደርገው መፍጨርጨር የጠያቂው ጉድጎታ ባንድ ሆነው በተሳታፊው ዘንድ ሳቅን በማጫር ለጨዋታው ብሩህ ድባብ ይሰጡታል ተጠያቂው ጥቂት ሙከራዎች ካደረገ በኋላ የእንቆቅልሹን ፍቺ አለማወቁን ይገልጻል ጠያቂውም በአሸናፊነት መንፈስ አገር ስጠኝ ይሏል ተጠያቂውም በአካባቢው የሚገኝ ወይም በማህበረሰቡ ዘንድ የታወቀ አገር ይጠራለታል ጠያቂው አገሩን ካልፈለገው ሌላ አገር እንዲሰጠው ይጠይቃል ተጠያቂው ሌላ አገር የመስጠት ግዴታ አለበት ጠያቂው የተቀበለውን አገር በመጥቀስ እየተኩራራ በዚያ ተቀምጬ ምን አጥቼ ነጭ ነጩን ለራሴ ጥቁር ጥቁሩን ለፈረሴ እያለ የበላይነቱን ያረጋግጣል ቆይቶም እንዳልሰድብህ ወንድሜ ነህ እንዳልተውህ ጣላቴ ነህ በማለት በተጠያቂው ላይ የስድብ ቃላት ያወርዳል ስድቡ እንደንቆቅልሹ በአካባቢው ላይ ተመሰረተ ነው ከዚያ በኋላ ጠያቂው የንቆቅልሹን ፍቺ ነግሯል ተጠያቂው መልሱን ካወቀ በተራው ጠያቂ ሆነና የበፊቱን ጠያቂ እንቆቅልሽ ያቀርብለታል በዚህ አይነት ጨዋታው በየተራ ይቀጥላል እንቆቅልሽ ጨዋታ በየአካባቢው በብዙ ገጽታው ተመሳሳይ ቢሆንም ጥቂት ልዩነቶች ይታያሉ ለምሳሌ በአማርኛ ጠያቂው አገር ስጠኝ ሲል በትግረኛ ምሳ ወይም እራት አብላኝ ይላል በኦሮምኛ ደግሞ ገበያ ስጠኝ ወይም አጠጣኝ ቅቤ ይላል ሁኔታውን ይበልጥ ለመገንዘብ የሶስቱንም ያጫውት ይረት በአንዳንድ ምሳሌ እንመልከት ጠያቂ እንቆቅልህ ተጠያቂ ምን አውቅልህ ጠያቂ የጅብ ኦር ላሙቅልህ በወይራ ዱላ ልጠቅልህ ተጠያቂ ትጫውት እንደሆነ ተጫውት ምን ትቀልዳለህ ጠያቂ እሺ ንጫውት እንቆቅልህ ተጠያቂ ምን አውቅልህ ጠያቂ ሲጮ እንዳንበሳ ሲተኛ እንደሬሳ ተጠያቂ ጠመንጃ ጠያቂ አውቀሃል ተጠያቂ በል አንተ ደሞ ጠይቀኝ የመጀመሪያው ጠያቂ አሁን ተጠያቂ ሆነ ማለት ነው ጠያቂ ሲሄዱሎ ሲሄድ ያድር ተጠያቂ ጅብ ጠያቂ አይደለም ተጠያቂ እያሰበ ቆይቶ ጠያቂ ዋለብህ አደረብህ ሰርዶ በቀለብህ ተጠያቂ እሺ ይግባልህ ጠያቂ እንኳን ይገባልኝ የተንቧለለልኝ ከሽዋስ ከትግሬ ተነጠፈልኝ አገር ስጠኝ ተጠያቂ ጎንደር ጠያቂ ኑሬበታለሁ ተጠያቂ ጎጃም ጠያቂ እሱንም አውቀዋለሁ ተጠያቂ አዲስ አበባ ጠያቂ አዲስ አበባ ሆኜ ምን አጥቼ ሁሉ በጄ ሁሉ በደጄ ግርድ ግርዱን ለፈረሴ ምርጥ ምርጡን ለራሴ እንዳልሰድብህ ወንድሜ እንዳልተውህ ጠላቴ ከቤት በታች ያለው አጋም እንዳንተው ልጋጋም ከቤት በታች ያለው ልምጭ እንዳንተው ነጭ እንደ ሰፌድ ይዘርጋህ እንደ ደጋን ያጉብጥህ ከዚህ እንደወሎ ቅዘነህ ተንቧሎ ከዚህ እንደይፋት ያብርህ እንቅፋት ይወጥር ወስፋት ናን ይሄድ ጓሮ ለጓሮ አበላሃለው የገማሽ ዶሮ ሲሄዱሎ ሲሄድ ያድር ማለት ወራጅ ውሃ ነው ተጠያቂው ቀድሞ በማር በወተት አግጅሃለው እንዳትሰድበኝ ቢል ኖሮ ስድቡ ይቀርለት ነበር የሚከተለው ደግሞ በትግረኛ ቋንቋ የተጫወቱት ነው ያማርኛው ትርጉሙ በቅንፍ ሰፍሯል ጠያቂ ህንቅ ህንቅሊተይ ወይም እንቆቅልህ ነው ተጠያቂ ሰናቢተይ ምን አውቅልህ አብዩ ሂላቦም ትንእሽቶ ጋአቶም ብፁሃት አየሎም አስተምርህለይ ገበታቸው ትልቅ ገንፏቸው ትንሽ ቤተሰባቸው ብዙ እወቅልኝ ተጠያቂ አብዩ ሂላቦም ዝበልካዮ ሰማይ እዩ ንእሽቶይ ጋአት ዝበልካየ ወርሂ እያ እቶም ብዙሃት ያልድማ ሆሆባት እዩም ትልቅ ገበታ ያልከው ሰማይ ነው ትንሽ ገንፎ ያልካት ጨረቃ ናት ብዙ ቤተሰብ ያልከው ኳክብት ናቸው ጠያቂ እወ ልክ ይሃ በልንህሳ ድማጊዳ ጠየቂነ አዎ ትክክል ነህ በላንተ ደግሞ ተራህን ጠይቀኝ የመጀመሪያው ጠያቂ አሁን በተራው ተጠያቂ ሆነ ጠያቂ ቀጣንጓል ክሳድ አዲስ ተሃንቅ ቀጭን ልጃገረድ የናቷን አንገር ታንቃለች ተጠያቂ መሸቀቅ ወይም ሸምቀቆ ጠያቂ ልክ አይኮነን አይኮንካን ተጠያቂ ማተብ ክሳድ ማተብ ጠያቂ ልክ አይኮንካን ተጠያቂ ካብዚ ዝበለጽ አይፈልጥን እሞበል ንስሐ ንገረኒ ከዚህ በለጥ አላውቅም በላንተ ንገረኝ ጠያቂ በል አድርረኒ በል ራት አብላኝ ተጠያቂ ተደረር ራት ብላ ጠያቂ ድራር ወዲዶድ ድራር ጓና የወንድ ወይስ የባዕድ ራት ተጠያቂ ድራር ወዲ የወንድ ራት ጠያቂ ወዲ ዝበለ ወዲ ሀቦ ጓና ዝበለ ጓና ያሀቦ ካበቱ አዝንሃ ቆርሚምና ንህልቢ ነሃቦ አንተ አበየ ብእምኒ ጸቂጥና ንህድጎ ዋይ እንታይ አያ ናበልካ ከየት ሀድርስኪ ቀጣንጓል ክሳድ አዲያ ተሃንቅ ማለትሲ መእሰሪት ለቀታ አያ ወንድ ላለ ወንድ ይስጠው ባዕድ ላለ ባዕድ ይስጠው ከጆሮህ ቀንበጥ ለውሻ እንስጠው እምቢ ካለም በድንጋይ ጭነን እንተወው እና ምንድናት እያልክ እንዳታድር ቀጭን ለያገረድ የእናቷን አንገት ታንቅ ማለት የአቁማዳ ማሰሪያ ናት። ተከታዩ ደግሞ ሁለት የሮምኛ ቋንቋ ተናጋሪዎች የተጫወቱት ነው። ተጠያቂ እቦ እንቆቅልህ ተጠያቂ ህብ ምን አውቅልህ የውጪሱ አከሬፋ የው አኩ አከሌንጫ ተጠያቂ ጠያቂ ሲተኛ እንደሬሳ ሲነሳ እንዳንበሳ ተጠያቂ ቀዌዳ ጠመንጃ ጠያቂ አግኝተሃል ጠያቂ እቦ ተጠያቂ ህብ ጠያቂ ጉያነማ ገድሃልከነማ አሊ ቀን ከሰው በታች ሌሊት ከሰው በላይ ተጠያቂ ቦራቲ ትራስ ጠያቂ ምቲ ህን አርጌን በርባድ አይደለም አላገኘህም ፈልግ ተጠያቂ ቅሌንስ ንፋስ ጠያቂ አን ጉበዴና አባስ ተቃጥ ያለውና አጠጣኝ ተጠያቂ ሪንፌስ መታት ጸጉር ነው ጠያቂ ስርሪት ሀዱ ቀረማት ስቅ ተጀነን ተኮፈስ በሰሏ ቢሏ ላይ ተንፏቀቅ ተጠያቂ ሙክ ዛፍ ነው ጠያቂ ምቲና አባስ አይደለም አጠጣኝ ተጠያቂ ቆጢዳ ቆጥ ነው ጠያቂ ትርትር ትሩቡስ ሶምቦ ሀርጨስ ገልች እቦክ ትርትሮ ጉበጣል ሳምባበትን እንቆቅልሽን መልስልኝ ተጠያቂ ዱጊ ጠጣ ጠያቂ ኡፌ በቅሳንኮ ጨለላ ዱቤንኮ መራራ ስቱ በቅሴ ነቱ ዱቄ ሃንኮ መደላት ሃንኬ ቀደደት ኦፌ ጉሬን ዱገ ሰጎራረተ ቡተ አት በቅስቱደ አን ከከስቱደ ሃንደቂረ ጪሰ አልባቲ ገድዲሲ ጋፌ ገባ አርቢ ለፈጀለ ደርቢ ጭቻ ጀላ ቡሌ ጭቲ ሰገል ቡሊ ጎሮ ጀለ ቡሊ ጎጊ ሰገል ቡሊ ኤሌ ጀለ ቡሊ ኤሊ ሰገል ቡሊ ጅመ ኬሰና ነንአ ጀልበ ኬስራማ ሙከ ሞዬ ደልገባዱ እለመሞኬ ሰንገፈ ኛዱ ደጋ ደደቤ ተአ ነመዋቃ ጅቤ ተአ ድጋራት ተ ብፋን ደራተ ክፋን ሀሬተ ሙከ ጉጉፍቱ ጀለበአ ኡቱ ዱዱፍቱ ገነበአ ጅጅመሊ ባለ አነፍ አትጀለ አነ ከነጫላ ስነ አረብሱ ወረቤስ ለገኮቻ ሲያስለቅሱ ህንዳቆ ጠጣ እሰይ የተጠበሰው ቅቤ ንጥር ነው ነገር ያምራል አንተ ጠበስክ እኔ ጠጣው የኔ በመደላ የሚያምር መጠጫ ነው ያንተ በክዳን ነው ለራሴ ጎራ ብዬ ጠጣለው አንተን በእንጆሬ ላይ እጎትታለሁ አንተ ቅቤ ጠባሽ እኔ ጠጪው ነኝ በገሳ ላይ ተኛ ቅዘንህን ልቀቅ በሮብ ገበያ ቀን መሬት ስርግባ ተቀበር በጉቴ ገበያ ቀን አኬራ ወሰደችህ ጭቻ ስር እደር ተቀጥፈህ 9 ቀን እደር ጎሮ ስር እደር ደርቀህ 9 ቀን እደር ምጣድ ስር እደር ከባድ ሸክም ተሸክመ 9 ቀን እደር ጅማ ውስጥ ዙር ጉልበት ውስጥ ይቅላ ዘነዘና አግድም ተሸከም የመጀመሪያው ልጅህን ብላ ድድቤ ድንጋይ ሁን እግዚአብሔር የጠላው ሰው ሁን የተራራ ድንጋይ ሁን መልክህ አመድ ይምሰል በመስመር የተቀመጠ ድንጋይ ሁን መልክህ ያህያ ይሁን ካጎነበሰ ዛፍ ስር ሹለክ ስትፈሳ ክረምቱን ዝለቅ ዝንጅብል ቅጠል ነው እኔና አንተ የአይን አባት ዝምድናለን እኔ ከዚህ በላይ አልሰድብህም ኮለቻ ወንዝ ጫካ ጅብ ይብላህ ዶሮ ነው መልሱ።